ዝም ብዬ መለስ ብሎ ለማየት ያህል አላሁ ጀለ ወዓላ ሲሳይን ሪዝቅን ለሰው ልጆች ለሁሉም ቢዘረጋ ኑሮ ሁሉንም ሀብታም ችግር ያልነካው ቢያደርገው ኑሮ ምድር ላይ ጋም ለሰው ልጆች ህይወት መስመር መልቀቅ እንደ አንድ ምክንያት ነው ቁርአን ያስቀመጠው። የታችሁ ከሆነ ነቢያቶችም ሲላኩ ብዙ ጊዜ የነቢያቶች ቀንደኛ ጠላቶች የጠገቡ ታላላቅ የአገር ባለሀብቶች እንደሆኑ በተደጋጋሚ ከታሪክም ስናየው ኖረናል። ስለዚህ በአብዛኛው ጥጋብ አደጋው ከባድ እንደሆነ ነው ከታሪክም ከቁርአኑም ቀጥታ ምንረዳ መልእክት። ነገር ግን አላሁ ጀለ ወዓላ የሰው ልጅ ሁሉ ቀጥታ ወደ አመፅ እንዳይሄድ ምድር ኮምፕሌትሊ በአመፅ የተሞላች እንዳትሆን አላሁ ጀለ ወዓላ ሪዝቅን እንደየ አስፈላጊነቱ ለሚገባቸው ሰዎች እየሰጠ ረብ አልዓለሚን ነገራቶችን እንድናከናውን ነግሮን ነበረ። ሌላው አላህ ብቸኛና ሀያል አምላክ ለመሆኑ ዝናብን የሚያወርደው የሰው ልጆች ተስፋ ከቆረጡ ምድር ከደረቀችና ለከባድ ችግር ከተጋለጡ በኋላ ዝናብን አውርዶ የእሱ ረህመት ምድር ገጽ ላይ እንደሚበትንም ነግሮናል። ሌላው ሰባት ሰማይ ሰባት ምድር መፈጠራቸው በምድር ገጽ ላይ የተበተኑ እንስሳቶች እንደዚሁም እነዚህ የተበታተኑ ፍጥራኖችን ገሎ ሲያበቃ ቂያማ ቀን የሚሰበስባቸው መሆኑን በመግለጽ አላህ ብቸኛና ሁሉን ቻይ ሀያል አምላክ ለመሆኑ መረጃዎችን ሲጠቃቅስ እንደቆየ ባለፈው ትምህርታችን ላይ አይተናል። የመጨረሻው የባለፈው ትምህርታችን ላይ ያነሳነው ፖይንት ምንድነው? وما أصابكم من مصيبتين فبما كسبت أيديكم ويعفو عن كثير. ዛሬ ዱንያ ላይ የሰው ልጆች የሚገጥማቸው ችግር፣ መከራ፣ ስቃይ፣ ሰላም ማጣት፣ የደስታ አጦት፣ በአጠቃላይ የምናያቸው ችግር መከራዎች በአብዛኛው በሰው ልጆች የስራ ውጤት ሰዎች ባጠፉት ልክ ሳይሆን አላህ ስላጠፉ እየቀጣቸው አብዛኛውን ይቅር እንደሚላቸው ቁርአኑ ጥቆማ ሰጥቶን ነበር። በስተመጨረሻ ግን የሰው ልጆች ይክፈሩ፣ ያምፁ፣ ግፍ ይፈጽሙም አላሁ ጀለ ወዓላን በምንም መልኩ ሊያመልጡትና ሊያስሉት እንደማይችሉ ከገለጸ በኋላ በዚህ አይነት መልኩ ምታስቡ ከሆነ ቂያማ ቀን እኔ ስቀጣችሁ የሚረዳችሁ ረዳት፣ ዋቢ፣ ተንከባካቢ ዘመድ አታገኙም። እኔ ብቻ ነኝ ያለሁት ብቸኛና ሀያል አምላክ። ስለዚህ ከኔ ብዙ አትራቁ፣ ህጎችን አትጣሱ ሲል ምክር ለግሶን ነበር ባለፈው ሳምንት ትምህርታችንን ያቆም ነው። ቀጥታ ወደ ዛሬው درس ስገባ አላሁ ጀለ ወዓላ ሚላል ወሚን አያቲሂ አሁንም አላህ ብቸኛና ሀያል አምላክ መሆኑን ከሚገልጹ ተአምራቶች ምልክቶች መካከል አልጀዋሪ መርከቦች ተጓዥ የሆኑ መርከቦች እንደ ትልቅ ተአምር ይቆጠራሉ። ፊል ባህሪ ባህር ላይ የሚጓዙ መርከቦች ከል አዕላም ልክ እንደ ጋራ ተራራ መስለው ባህር ላይ የሚጓዙ ግዙፍ መርከቦች አሉ። እነዛ መርከቦችን እዛ ውሃ ላይ እንዲቀመጡ ያደረገው ማን ነው? እዛ ውሃ ላይ እንዲጓዙ ያደረገው ማን ነው? ለምን አልሰመጡም? ይሄን ሁሉ ቁሳቁስ ይሄን ሁሉ ነፍሳት ህይወት ያለው ነገር ተሸክመው ጉዝ ነገር ተሸክመው ውሃ ላይ መጓዝ ወሚን አያቲሂ ነው። አላህ ብቸኛና ሀያል አምላክ መሆኑን ከሚያሳዩ ትልቅ ተአምሮች ተርታ የሚመደብ ነው ይላል አላሁ ጀለ ወዓላ። ወሚን አላማቲሂ ዳለቲ ዓላ ቁድረቲሂ አልባሂራ ወሱልጣኒሂ አልዓዚም አስሱፉን አልጃሪየቲ ፊል ባህሪ ከአነሃ አልጅባል ሚን ዒዘሚሃ ወበኻመቲሃ። እታች ከሆነ በተለይ በአሁኑ ጊዜ የሚሰሩ ግዙፍ መርከቦች ሁሉ ነገር እኮ ያላቸው ናቸው። መዝናኛ ሆቴል ያላቸው፣ ማደሪያ ክፍል ያላቸው፣ ካፍቴሪያ ያላቸው፣ ኳስ ቴኒስ መጫወቻ ሁሉ ነገር የተሟላላቸው መርከቦች ሁሉ እየተሰሩ ነው። እነዚህ መርከቦች ባህር ወይም ውሃ በየትኛው አቅሙ ነው ተሸክሞ ከአንድ ሀገር ወደ አንድ ሀገር ሰዎች እየተዝናኑ እንዲሄዱ የፈቀደው? ወላሂ የአላህ ፈቃድ ባይታከልበት ባህር ላይ እነዚህ ግዙፍ መርከቦች ባልተንቀሳቀሱ ነበር። ሲንቀሳቀሱ ስታዩ እነዚህ መርከቦችን ውሃ ላይ እንዲጓዙ ያደረገው ብቸኛና ኃያል አምላክ እኔ መሆኔን እንድትረዱ ፈልጋለሁ። የኔን ኃያልነት ከሚጠቅሱ ከሚያሳዩ ትልልቅ ምልክቶች መካከል አንዱ እነዚህ ግዙፍ መርከቦች ባህር ላይ በነፃነት መንቀሳቀሳቸው ነውና፣ እባካችሁ ሲንቀሳቀሱ ተፋ እንዴት ያምራል፣ ደስ ሲል መርከቡ ብቻ ብላችሁ አትለፉ። ይሄን መርከብ ማን ነው እዚህ ባህር ላይ በነፃነት እንዲንቀሳቀስ እንዲጓዝ ያደረገው? አረ የሆነ አካል አለ፣ ሁሉን ቻይ ሁሉን አድራጊ እንዳይሰምጡ ያደረገ መርከቢቷ ባህር ላይ እንድትንቀሳቀስ የፈቀደ ኃያልና ሁሉን ቻይ አምላክ አለና፣ በዚህ አይነት ተፈኩር ነገሮችን ለማስተዋል ሞክሩ ይላል። እየሻአራ ቀጥሉ ምን አለ መሰላችሁ? አላህ የፈለገ እንደሆነ እየሻ የፈለገ እንደሆነ ዩስኪኒ ሪሃ ንፋሲቷን ቀጥ ያደርጋታል ያቆማታል። ፈየዝለነ ለው ሻ አላሁ ተዓላ ለአስከን ሪያሓ ወአውቀፈሃ ፈተብቀ ሱፉኑ ሰዋኪን ወተዋቢት አላ ዘህሪ ልባሕሪ ላ ተጅሪ። አያችሁ፣ እዛ ያ ግዙፍ መርከብ ባህር ላይ እንደ ልቡ ሲንቀሳቀስ አላሁ ጀለ ወዓላ ፈልጎ በንፋስ ኃይል ነው የሚንቀሳቀሰው። ንፋሲቷን ቀጥ ቢያደርጋት መርከቡ የማይሄድ የማይንቀሳቀስ ሆኖ አንድ ቦታ ላይ ረግቶ ይቀመጥ። ፈየዝለልነ አለ አላህ ንፋሱን ቀጥ ቢያደርገው፣ ፈየዝለልነ እነዛ መርከቦች ይሆናሉ አለ ረዋኪደ የረጉ የቆሙ ይሆናሉ፣ አላ ዘህሪሂ ባህሩ አናት ላይ ቀጥ ያሉ ይሆናሉ። ስለዚህ እውነት እኮ ነው፣ የሰው ልጆች ባህር ላይ ተው መርከብን ሰሩ፣ ባህር ላይ አስቀመጡት። እንዲሄድ ግን የሚያደርገው ንፋስ ነው። እንዲሄድ ባህር ላይ ያ መርከብ ቆይቶ ተቀምጦ እንዲጓዝ ያደረገው የአላህ ፈቃድ ነው። እኔ ፈቃዴን አንስቼ ሲደመር ንፋሲቷን ቀጥ ባደርጋት መርከቡም ቀጥ ይል ነበር። ያን ጊዜ ሰው ልጆች ምን ሊውጣቸው እንደሚችሉ ማሰብ ያስፈልጋል። ስለዚህ ይህን የሚያደርግ ኃያልና ብቸኛ አምላክ አለና ይህን አምላክ ረስታችሁ ይህን አምላክ ትታችሁ ከሱ ሕግና ስርዓት ስታፈነግጡ ትንሽ ከእናንተ አይጠበቅምና ቆም ብላችሁ አስቡት ይላል። እነ ፊ ዛሊከ አለ ቀጥሉ፣ በዚህ ውስጥ እኮ አለ ለአያትን ተአምራቶች አሉበት አለ ለነማን ሊኩል ሰባሪን ሸኩር ሊኩል ማለት ለሁሉም ሰባሪን ታጋዥና ሸኩር አመስጋኝና ታጋዥ ለሆኑ ሰዎች አስገራሚ ተአምራቶች እዚህ ባህር ላይ መርከቦች መንቀሳቀስ ሂደት ውስጥ አስገራሚ ተአምራቶች ለአመስጋኝ ሰዎችና ለታጋዥ ሰዎች አሉበት ይላል። እነ ፊ ተይሲሪሃ ለዒበራን ወዒዛትን ሊኩል ሙእሚኒን ሰባሪን ፊልበእሳ ኢሻኪሪን ፊረኻ ችግር ሲገጥመው የሚታገስ ድሎት ሲገጥመው ጌታውን የሚያመሰግንና ሻኪር አመስጋኝ ለሆኑ ሙእሚኖች እነዚህ ግዙፍ መርከቦች ባህር ላይ ከወዲያ ወዲህ መንጎማለላቸው መጓዝ መቻላቸው ለሙእሚኖች ትልቅ ተአምር አለበት ይላል። ኢማሙ ሳዊ ምን ይላል? አይ ከፊሩ ሰብሪ አለ ልበላ ሊኩል ሰባር ሲል ፈተና ሲገጥማቸው የሚታገሱት ሙእሚኖች ናቸውና ለሙእሚኖች ማለት ነው ይሉናል። አዚም ሹክሪ አለ ልዓጣ አላህ የተለያየ አይነት ጸጋ ሲሰጣቸው ደግሞ በብዛት የሚያመሰግኑ ርቧቸው ሲበሉ፣ ጫማ ሲያደርጉ፣ ልብስ ሲለብሱ፣ ከቤት ሲወጡ ሲገቡ አላህን አመስግነው የማይጠግቡ ሰዎች አሉ። ለተሰጣቸው ጸጋ የምስጋና መዓት የሚያዘኑ ሰዎች አሉ። እነዛ ምን ይባላሉ? ሸኩር ይባላሉ። ሻኪር ማለት አመስጋኝ ነው። ሸኩር ግን ስንል ሲጋው ሙባለጋ አለው። በጣም የከበደ የምስጋና ቃልን የሚጠቀሙ አካሎች ማለት ነው። እነዛ ደግሞ ሙእሚኖች ናቸው። ስለዚህ በችግር ሰዓት ለሚታገዙ ሲሰጣቸው በጣም ለሚያመሰግኑ ሙእሚኖች መርከብ ውሃ ላይ እንደ ልቡ መንቀሳቀሱ ይህን ሁሉ ማቴሪያል ይህን ሁሉ ሰው ፍጡር ተሸክሞ ከወዲያ ወዲህ ማለቱ ለሙእሚኖቹ ትልቅ ተአምራቶች አሉበት ይላል። ሩቅ አትሂዱ። ያው እርግጥ ነው ሰው የኢማን አቅሙ የወረደ ሲመጣ አምላክ ለሚሰጣቸው ተአምራቶች ያለው ግምትና ያለው ትኩረት እየቀነሰ ይሄዳል። አይታችኋል፣ ዛሬ ቴክኖሎጂ አዳዲስ ነገሮችን እየፈጠረ ሲያመጣ ቴክኖሎጂ ላይ ያለን እምነት፣ ጉጉታችን፣ ናፍቆታችን፣ ለዛ ነገር የምንሰጠው ግምት ከባድ ስለሆነ እቃውንም እናደንቃለን፣ ሰሪዎቹንም አመስግነን አድንቀን አናበቃ። ምን አለበት ከዚህ ቁሳቁስ በላይ ይህን ግዙፍ መርከብ ውሃ ላይ እንዲንቀሳቀስ ያደረገ አምላክ መረሳት አለበት? ኖ፣ ሙእሚኖቹ አይረሱትም ነው የሚለው። ሙእሚኖቹ በፍጹም አይረሱትም ይላል አላህ። እንደውም ለነሱ ለአያት ሊኩል ሰባሪን ሸኩር፣ ታጋሽና አምላክ ለሆኑ ታጋሽና አመስጋኝ ለሆኑ አካሎች ሁሉ እጅግ እጅግ አስገራሚና አስተማሪ ክስተት ነው ይሄ ግዙፍ መርከብ ባህር ላይ የመንቀሳቀሱ ሂደት ይላል። እውነት ነው እህቶች፣ ሩቅ አትሂዱ። እግሮቻችሁ መራመድ መቻላቸው እኮ ተአምር ነው። ጆሮቻችሁ ይሄ ቅርፊቱ ቆዳው ተተከለ እንጂ የመስማት ጥበብ አስገራሚ ተአምር ነው። የሰው ልጅ መኪና መንዳቱ የእውነት ነው ምላችሁ አስገራሚ ተአምር ነው። አውሮፕላን ይሄ ግዙፍ አውሮፕላን ከመሬት ተነስቶ ለ14 ሰዓት ተጉዞ ለ3-5 ሰዓት ተጉዞ ከአንድ ሀገር ወደ አንድ ሀገር የሰው ልጆችን ማንቀሳቀስ መቻሉ ወላሂ ለዓዚም እመኑኝም አትመኑኝም የሰው አቅም አይደለም። አላህ እኮ ቢፈልግ እህቶች አውሮፕላን አየር ላይ እንዳይንሳፈፍ ማድረግ ይችላል። መርከብ ንፋሱን ባቆመው እኮ ነው ያለው። መርከቢቱ አጣጥ ነው የምትለው እንዴ? እውነት እኮ ነው። አውሮፕላንስ ቢሆን አየሩ ላይ ዘነጥ ብሎ እንዳይንፈላሰስ አላህ እኮ ዝንብ መላክ ይበቀዋል፣ ንፋሱን ማቆም ይበቀዋል። ኦኬ፣ ከበድ ያለ ነገር አያስፈልገውም። ጥቂት ነገር ነው ሁሉን ነገር ለማበላሸት። ኩን እኮ የሚል ቃል ነው። ውደቅ፣ ተነስ፣ ሂድ፣ ብረር፣ ይሄ ነው በቃ። ፈቃድ መስጠት ብቻ ነው አላህ የሚጠበቅበት፣ ለማቅናቱም እርምጃ ለመውሰዱ። ስለዚህ ወገኖች አላሁ ጀለ ወዓላ የምናያቸውን በጣም አስተማሪ የሆኑ በጣም በርካታ ምልክቶች እየነገረ ነው። ስለዚህ እነዚህ ምልክቶችን እነዚህ የእሱን ኃያልነት የሚጠቁሙ ታላላቅ ነገሮችን ረስተን በጥቃቅን ነገር እየተደነቅን መኖር ሐቂቃ የሙእሚን ሲፋ አይደለም። አው ዩቢቁሁን ወይም ደግሞ አላህ አው ወይም ደግሞ ዩቢቁሁን ሊያጠፋቸው ይችላል። ቢማ ከሰቡ መርከቡ ላይ ያሉ ሰዎች በሰሩት ወንጀል ባጠፉት ጥፋት ሊያጠፋቸው ሁሉ ይችላል። ቅድም ምንድን ያለው ወእየሻ ዩስኪን ሪሕ ነው ያለው። ቢፈልግ መርከቢቷ እንድትጓዝ እንድትንቀሳቀስ ንፋስ ያስፈልጋታል። ንፋሱን ቀጥ ባደርገው መርከቡም ቀጥ ብሎ ይቀራል ብሎ ነበር። ስለዚህ ትጨነቁ ትጠበቡ ነበር አለ። ከዛ በኋላ ሰ አው ዩቢቁሁን ወይ ደግሞ አላህ ሊያጠፋቸውና ድምጥ ማጣቸውን ሊያጠፋና ሊያስወግዳቸው ሊሆን ይችላል። ቢማ ከሰቡ አለ በሰሩ ስህተት ሳቢያ ሊያጠፋቸውና ሊያስወግዳቸው ሁሉ ይችላል። ወእየሻ የጅዐል ሪሕ ዓሲፍ ፈየግሪቁ ሃዚሂ ሱፉን ወአህልሃ ቢሰበቢ መቅተረፉ ምን ጀራኢም። ዛሬ ሰዎች ወላሂ አውሮፕላን ውስጥ ቁጭ ብለው ከባባድ ወንጀል ይፈጽማሉ። ይዋሻሉ፣ አምላክን ይሳደባሉ፣ ህገወጥ ተግባር፣ መጠጥ ይጠጣሉ። መጠጥ ወላሂ ያስደነግጣል። ሰው እጅግ አደገኛ በሆነ ሁኔታ ላይ ሆኖ አስካሪ መጠጥ አውሮፕላን ውስጥ ይጠጣል። ብዙ ወንጀሎች አውሮፕላን ውስጥ ይሰራሉ። ስለዚህ ምን አለን አላህ? አላህ ቢፈልግ እኮ አለ አው ዩቢቁሁነ ቢማ ከሰቡ፣ መርከብ ውስጥ ራቁታቸው የሚሆኑ ወንዶች ሴቶች ሺህ ናቸው። ሆቴል አለ ዛው ዝሙት ይሰራል መጠጥ ይጠጣል መርከብ ውስጥ ሰማይና ምድርን የገነባውን አምላክ በብዛት ይታመጻል ስለዚህ ምን አረን አው ዩቢቁሁን ነብይ ማከሰቡ በሚሰሩት ወንጀል መርከቢቷን አደገኛ ንፋስ ልኮ መርከቢቷን ገለባብጦ እነሱ ሁሉ ሊያጠፋና ሊያወድም እኮ ይችላል አላህ ይሄን ያህል አቅም ያለው አምላክ ነው ለምንድን ነው እሱን ትታችሁ እሱን ህግና ስርዓት ትታችሁ አመጽን የመረጣችሁት ይላል ويعفو عن كثير እንዳትረሱ ብዙ የሰራችሁትን ወንጀል ይቅር ይላችኋል እየተወላችሁ በሰራችሁ ስራ ሁሉ ሊያጠፋችሁ የሚችል አምላክ መሆኑን እንድትገነዘቡ ፈልጋለሁ ይላል ወተጃወዙ عن كثير من الذنوب فينجيهم الله من الهلاك الله አብዛኛውን ወንጀል ይቅር ይያላቸው ከዛ የባህር አደጋ አውጥቶ የብስ ላይ ያስቀምጣቸዋል እንጂ በእያንዳንዱ ወንጀል አላህ ቢያጠፋን እህቶቼ والله መርከብ ላይ ተሳፍረን ወደ ቤት አንገባም ነበር አውሮፕላን ላይ ገብታችሁ ወደ ቤት አትመለሱም ነበር መኪና ላይ ተሳፍራችሁ ወደ ቤት አትመጡም ነበር አላህ ግን ويعفو عن كثير ከምንሰራቸው ወንጀሎች ከምናጠፋቸው ጥፋቶች አብዛኛውን ይቅር ይለናል ይመረናል ይሄ ምህረትና ይቅር ባይነቱ በሰላም ወደ ቤታችን እንድንመለስ ጋበዘ ቢፈልግ ግን በሰራኑ ወንጀል ባጠፋኑ ጥፋት ቀጥቶ በወጣንበት እንድንቀር ማድረግ የሚችል አምላክ መሆኑን መረዳትን አንድ ነገር ነው ወያዕለም አለዚን ቀጥሎ ምን አለ እንዲያውቁ ፈልጋለሁ አለ الذين يجادلون نزال ميكراكروت في آياتنا بنيا انقص بنيا تأمر يميكراكروت اندي اوقف اللقالو من ما لهم لنسو اندليلاتشو من محيس مششا مملكا مدبك اندليلاتشو اندي اوقف اللقالو وليعلم الكفار المجادلون في آيات الله الباطلة الله تأمراته تشالبت لمثالي مركبتوانكو ظهر لاي اند تنسافف يا درقو أملاكنو نفاسو مركبتوان كوليا ودي بس نسرعات اندي ندات يا درقو أملاكنو ستلواتشو نو يالو ساينساوي مكناتو تشن يدردرو يراسات شون آكل تتاكمو أملاكنو لالمالات ميكراكرو أكالو تشال اوكي لمثالي مريت منكت قد ستسمو ምንድነው ያየር መዛባት ይሁን የቴክኖሎጂ እንደዚህ መሬት እንደዚህ ተፈጥሮ እንደዚህ ምናምን ይሏቸዋል እንጂ አምላክ ሰራው ተቆጥቶብናል ጉዳዩ ከባድ ነው እንመለስ ወደ ጌታ ምናምን የሚል ነገር የለም ጭንቅላታቸው በራሱ ማቴሪያሊስት ስለሆነ ለተፈጠሩ ችግሮች ለተፈጠሩ አደጋዎች ቀጥታ የሚያያይዙት ከቁሳዊ አጀንዳ ጋር ነው ስለዚህ ምን አለ አላህ ወያዕለም الذين يجادلون في آياتنا ما لهم من محيص سنጣፋቸው ምንም መሸሻ እንደሌላቸው እንዲያውቁ ፈልጋለሁ ስለዚህ እንዲያውቁ ስለሚፈልግ አላህ ምን ያደርጋል አንድ ጊዜ መርከቦች የተነሱበትን ቦታ በአቅ የተነሱበትን ቦታ ከተነሱበት ቦታ ወደሚሄዱበት ቦታ ሳይደርሱ መንገድ ላይ ያስቀራቸዋል ሲያስቀራቸው በአላሁ ጀለ ወዓላ ላይ ተአምር ላይ ክርክር ሙግት የሚገጥሙ ሰዎች አምላክ ይሄን መስራት የሚችል መሆኑን እንዲያውቁ ስለንፈልግ አንዳንድ ጊዜ መርከቢቷን ከብዙ አሰናክዬ ላሰምጣት ላስተምራቸው ይችላለሁ አንዳንድ ጊዜ ደግሞ መርከቢቷ በሰላም ወጣ እንድትገባ ማድረግ ግራ ቀኙን እንዲያዩና አቅራቸውን እንዲጠቀሙ ነገሮችን ሁሉ አመቻቻል ይላል انه لا ملجا لهم ولا مهربا من عذاب الله يعلم الكفار اذا توسطوا البحر وغشتهم الرياح من كل مكان انه لا ملجا لهم سوى الله ولا دافع لهم ان اراد الله اهلاكهم فيخلصون له العباده انغري زين بلاچو اسبوت لمثالي اوروبلان لا يالو سموت اوروبلانو تنستو منغدون جمرو بطام بركاتاشي چاماوچ كفتا لاي هولو چگر گتم بلاچو اسبوت ማነው ከዛ ችግር እዛ ውስጥ ያሉ ሰዎችን ሁሉ አውጥቶ በሰላም አውሮፕላን እንድትወርድ ማድረግ የሚችለው መርከብን ማስቡት እጅግ ረጅም ጉዞ ነው መርከብ የሚጓዙት ጀመሩ መሃል ላይ ሲደርሱ አላሁ ጀለ ወዓላ ንፋስቷን ቀጥ አደረጋት ማዕበሉን ላከው። ማን ነው ከዚህ ከሁለቱ መራር አደጋዎች የሰው ልጆችን መታደግ የሚችል አካል ማን ነው? አላህ ብቻ። ጀዛከላሁ ኸይር። ከአላህ ውጪ ማንም ሊታደጋቸው አይችልም። ያን ጊዜ ምን ያደርጋሉ ማለት ነው? ጥርት ባለ መልኩ አላሁ ጀለ ወዓላን መማጸን ይጀምራሉ። እንኳን መርከብ ላይ እኮ አይደለም፣ እኔ በህይወቴ የማውቀው ደርግ ዝናብ ሲቀር ዝናብ ሲጠፋ ለዝናብ ችግር መፍትሄ እምነት ያላቸው ሰዎች ወደ አምላኮቻቸው ጸሎት እንዲያደርጉ ይጋብዝ ነበር ይባላል። እምነት አያስፈልግ የሚል ድምዳሜ ላይ ራሱ ደርሶ ማለት ነው። ስለዚህ እባህርም ላይ ያሉ ሰዎች አደገኛ ሰዓት ላይ አደገኛ ችግር ሲገጥማቸው ወላሂ ከአምላክ ውጭ ማንም እንደማይደርስላቸው ስለሚያውቁ ጩኸታቸውን ወደ ሰማይ የሚያደርጉት እና አላህ ምን አለ? ወሊያዕለም አለዚነ ዩጃዲሉነ ፊ አያቲና ማለሁም ምን መሕስ። በዛ አደገኛ ችግር ሰዓት ላይ ለነሱ መሸሻና መጠጊያ ማምለጫ እንደሌላቸው እንዲያውቁ ፈልጋለሁ። ስለዚህ የሆነ የሆነ ቦታ ላይ መርከቢቷን ቀጥ አድርጊ፣ መስመጥ ያለበትን አስምጪ፣ መደንገጥ ያለበትም እንዲደነግጥ ወደ አምላኩ እንዲመለስ ነገሮችን አመቻችቼ አስተምራችኋለሁ። ይመለሱም ከሆነ ይመለሱ፣ አይመለሱም ደግሞ ከሆነ ቂያማ ቀን ተገቢ የሆነ ቅጣት እንድቀጣቸው ከወዲሁ አንዳንድ ነገሮችን ማሳየት አለብኝ ይላል አላሁ ጀለ ወዓላ። ፈማ ኡቲቱም ምን ሸይን ፈመታዑ ልሐያት ዱንያ። ከዛ ምን አለ አላሁ ጀለ ወዓላ? እስካሁን ድረስ ወሚን አያቲሂ ኸልቁ ሰማዋት ወልአርድ ወሚን አያቲሂ አልጀዋሪ ፊል ባህር እያለ የእሱ ብቸኛ ሁሉን ቻይ አምላክ መሆኑን እንድንረዳ ምልክቶችን እየነገረን ነበር። የሰጠንን ጸጋ የዋለልን ውለታ እየጠቀሰ ሲያስተምረን ቆይቷል። አሁንም ከዛው ሳይወጣ ምን ይለናል? ፈማ ለኩም ፈማ ኡቲቱም አለ የተሰጣችሁት ጸጋ የተሰጣችሁት ነገር አለ ምን ሸይን ከአንዳች ነገር ሆኑ የተሰጣችሁት ነገር ፈመታዑ ልሐያት ዱንያ ፈመታዑ መጠቃቀሚያ ነው። አልሐያት ዱንያ የዚች የቅርቢቷ ህይወት መጠቃቀሚያ ነገር ነው። ስለዚህ መርከብ የሰው ልጆች ሰርተው ከአንድ ሀገር ወደ አንድ ሀገር እንዲሸጋገሩ አላህ ፈቃዱ ሆነ። ስለዚህ ይሄን መርከብ ከአንድ ሀገር ወደ አንድ ሀገር እንድትሸጋገሩ እንድትጠቀሙበት ያደረግኳችሁ ፈመታዑል ሐያቲ ዱንያ የዚች ቅርቢቷ ህይወት መጠቃቀሚያ ብቻ ነው። አውሮፕላንም ከኢትዮጵያ ወደ ሳውዲ ከሳውዲ ወደ ሆነ ሀገር እንደልባችሁ እንድትንቀሳቀሱ ሳያደርግ ፈመታዑል ሐያቲ ዱንያ መኪና ሰጠው ከቦታ ቦታ በመኪና ትሸራሸራላችሁ አይደል? አዎ። ፈማ ኡቲቱም ሚን ሸይኢን ፈመታዑል ሐያቲ ዱንያ የተሰጣችሁት አንዳች ነገር ቢኖር የዱንያ መጠቃቀሚያ ነው። ከተወሰነ ጊዜ በኋላ ጥላችሁት የምትሄዱት አስቡት። አባቶቻችሁ፣ እናቶቻችሁ፣ አያቶቻችሁን እስኪ አስቡ። ዱንያ ላይ መኪና ሲነዱ ነበር፣ ሲበሉ ሲጠጡ ነበር፣ በአውሮፕላን ከአንድ ሀገር ወደ አንድ ሀገር ሲሄዱ ነበር፣ በመርከብ ከአንድ ሀገር ወደ አንድ ሀገር ሲጓዙ ነበር። ተጠቃቀሙባት፣ ጥሏት ሄዱ። የእኛም ዕጣ ፋንታ ይሄው ነው እህቶች። ከዚህ የተሻለ ምንም አዲስ ነገር የለውም። ዛሬ እኛ ያለነው አብዛኞቻችን ያለነው ቅድመ አያቶቻችን በሚኖሩበት አባቶቻችን ይኖሩበት በነበረው ቤት ውስጥ ነው። የእነሱን ውርስ ነው ተቀብለን እየኖርን ያለነው። ስለዚህ አሁን ያላችሁበት ቤት የኔ ጸጋ ነው። ይሄ የተሰጣችሁ ነገር ደግሞ ፈመታዑል ሐያቲ ዱንያ የዚች የቅርብታ ህይወት መጠቃቀሚያ ብቻ ነው። ጥላችሁ ታልፋላችሁ። አኼራ አይዘልቅም። ትተውታል። ተራ ነገር ነው። አታካብዱ። ለዚህ ስትሉ ህይወታችሁን ከዲን አትገንጥሉ እያለ ነው አላህ። ይገባችኋል? ይቅርታ፣ ይገባችኋል የሚለው ቃል አይመጥናችሁም። ሄዶ ሄዶ ግን በቃ ዱንያ ርካሽና ተራ ነገር ነች። አይታችኋል? አሁን እኛ ውስጥ ወደ 140 ምናምን ሚንበር አለ። አብዛኞቻችን ጠዋት ተነስተን ወደ ታክሲ ተሳፍረን ልብሳችን ለብሳለን፣ ጫማ እንጫማለን፣ መኪና ካለን እናስነሳለን፣ ካልሆነ በታክሲ እንሄዳለን አይደል? በቃ ከቤት ወጣችሁ ስራ ቦታችሁ እስክትሄዱ ድረስ የአላህን ጸጋ ነው እየተጠቀማችሁ የምትሄዱት። እና አላህ ምን እያለ ነው? ይሄ ሁሉ ኒዕማ ፈመታኡል ሐያቲ ዱንያ ነው፣ የዚች የቅርቢቷ ህይወት መጠቃቀሚያ ነው። የሚገርማችሁ ነገር መኪናችሁን ምናምናችሁን ተጠቅማችሁ ሄዳችሁ ጨርሳችኋል ተብላችሁ ማታ አካባቢ ጀናይዛችሁ ቤት ሊመጣ ይችላል። ግልጽ ነው። እንኳን መኪናው አይደለም የኛ ህይወት ጋራንቲ የለው። ስለዚህ እህቶች ወንድሞች፣ መሸወድ ይበቃን ጥሩ ነው። ለዱንያ ህይወት ስግብግብ ስንል እሷ ስር ቅልጥ ብለን ገብተን ከአምላክ ጋር ያለውን ግንኙነት ማበላሸት እጅግ አደገኛ ታሪካዊ ስህተት ነው። ስለዚህ አላህ ምንድን ነው ያለው? ወማ ኡቲቱ ፈማ ኡቲቱ ሚን ሸይኢን ፈመታኡ ልሐያት ዱንያ። የተሰጣችሁት ነገር ካለ የዚች ቅርቢቷ ህይወት መጠቃቀሚያ ነውና እንዳትሸወዱባት እያለ ነው። ወማ ዒንደላሂ አላህ ዘንድ ያለው ነገር ኸይሩን ወአብቃ እጅግ የተሻለና ወአብቃ ቀሪና ቋሚ ነው ይላል። አላህ ዘንድ እህቶች ለሰራችሁት በጎ ስራ ቁጭ ብላችሁ ዛሬ ቁርአን እየተማራችሁ ነው። ወላሂ ለዚህ እኽላስ ኖሮኝ ካስተማርኳችሁ እናንተም ለአላህ ብላችሁ ልትተገብሩት ቁርአኑን ካደመጣችሁ ሰላሳም አንድ ሰዓትም እንቀመጥ በዚች ሰዓት ለአላህ ዲን በማሳለፋችሁ የምትሸለሙት አላህ ዘንድ ያለው ጸጋ ኸይሮን ወላሂ ዱንያ ውስጥ ካለው ነገር ሁሉ በላጭ ነው። ወአብቃ የሆነ ቀን ይቋረጣል ይቀራል የሚባል አይደለም፣ ቋሚና ቀሪ ነው እያለ ነው። ዛሬ ትዝ ይላችኋል፣ አንዴ አብደላህ እብን መስዑድ ቤት ገነባ አሉ። ገነባ በምን እንደሚገነባ አስቡት። እንደ ዛሬው ግራውንድ ፕላስ ኤት ቴን ምናምን አይደለም፣ የድንጋይ የጭቃ የጽድ ምናምን ቤት ነው። ጠንክሮ ሰራ። በሱ አቅም ሰራና አማር ብን ያሲርን ይጠራው አሉ። ያ አማር አሉ፣ አላ ተራ ሀዘል በይት፣ አታይም ቤቱን እንዴት እንደገነባሁት? እይልኝ እስኪ፣ አይገርምህም አለ። የሚገርማችሁ ነገር አማርም በትኩረት ተመለከተው እና አብደላህ ብን መስዑድ ያደንቀኛል፣ ቤቱንም ያቆላምጥልኛል ብሎ አስቦ በውጉ ሲጠብቀው አማር ምን አለ መሰላችሁ? ወላሂ በነይ ተሸዲድ አለው። ቤቱን ጠንካራ አድርገ ሰርተኸዋል፣ አሰራርህ በጣም ይገርም ነዋል። ወተአመልተ በኢዳ የሚገርመው ተጨማሪ ነገር አለው። በጣም ሩቅ ተመኘህ፣ ረጅም ጊዜ ለመኖር ሞልቀቅ ያለ ህይወት አሰብክ ተመኘህ አይደል አለው። የሚገርመው ግን ወሰተሞቱ ቀሪባ በቅርብ ትሞታለህ አለው። ወላሂ ዛሬ አዲስ አበባ ላይ ህንፃ እንደ ጉድ እየተገነባ ነው። ዛሬ የሚገነቡ ሰዎች ከዛሬ 10 ወይም 20 ዓመት በኋላ ወላሂ ዱንያ ላይ አይኖርም፣ አብዛኛው አይኖርም፣ ዱንያ ለቆ ይሄዳል። በአብዛኛው ህንፃ የሚገነቡ ሰዎች 40 ዓመትን ያለፉ ናቸው። 60 50 የደረሱ ህንፃን ለመገንባት የሚያስችል ካፒታል እድሜያቸው ቸው ውስጥ ነው ያሸመቱት። 60 ዓመት ላይ ያለ አባት ቤት ገነባ። ረጅም ዕድሜ 80 ነው የንብሳ ስለም ኡማ በአብዛኛው ረጅም ከተባለ እዛ ጣራ ነው የሚነካው፣ ከዛም ያልፈው ሬር ነው። ስለዚህ ወተአመልቱም በዒዳ ነው ህንፃ ስትገነቡ ሩቅ ነው ያሰባችሁት። ወላሂ ሰነሙቱ ተሙቱነ ቀሪባ፣ እኔም እናንተም በቅርብ ግን ዱንያን እንለቃለን። እናንተ ሰው ሀገር ስትሄዱ ምን አስባችሁ ነው? እህቶች ወንድሞች፣ በቃ ሄዳችሁ አገር ላይ ቤት ገንብታችሁ ወላጆቻችሁን ከድህነት አውጥታችሁ ልጅ ወልዳችሁ ሙልቅቅ ያለ ቤት ኖራችሁ መኪና ነድታችሁ በስተርጅና ሁሉ ገቢ ተመቻችቶላችሁ ግቢ ስር የሆነች መናፈሻ ስር መጽሐፍ እያነበባችሁ እንዲህ አስባችሁ አርማን ጉዞ ሩጫችሁ ሁሉ ይህ ሁሉ ምንድን ነው? ወተአመልቶም በዒዳ ምኞታችሁ ራቀ። ወላሂ ይኸው ዛሬ ዓለም ላይ በጣም ረክሶ ያለ የሰው ደም ነው ህይወት ነው ቅጥፍ ቅጥፍ ቅጥፍ እያለ ነው። ወጣቱ ሮጦ ሳይጠግብ በልቶ ሳይጨርስ ዛሬ ቀብር ተፈቅዶላችሁ ሙታኖችን ሁሉ ቀስቅሳችሁ እንዴት ናችሁ፣ ህይወት እንዴት ነው፣ ዱንያ ላይ የቀራችሁ ነገር አለ ወይ ብትሉ ሀጃውን ሳይጨርስ ነው ዱንያ ለቆ ሄደው። ሁሉም ሽማግሌውም ጭምር ህፃኑም ጉዳይ ነበረው። ወላኪን ሰበቀሁሙል ሞት፣ ሞት መጥቶ አጀል መጥቶ ከምድር ገነጠላቸው። ስለዚህ እህቶች ፈመታኡል ሐያት الدنيا ምንም ነገር ያዙት እጃችሁ ላይ አሁን ባንክ ቤት ሴቶች ሳጥን ኮሞዲኖስ ምናምን ሺ ወርቅ አስቀምጡ والله فمتاኡል ሐያት ወርቁን ስታት አህ 200 ግራም እንኳን ያላችሁ የቋመጣችሁ ወርቁን ሳትጠቀሙበት ታልፋላችሁ ቢቻላችሁ ሽጡትና ሰለቃ ስጡት ይሄ ነው እጅግ የተሻለው መንገድ እና አላህ እየነገረን ነው ሲሪየስ የሩጫችሁ ሁሉ ጥንት ጊዜ አያታችኋል ህፃናት ልጆች አሻንጉሊት ሰጣችሁ መኪና ሰጣችሁ ይሁን ነገር ገስታችሁ አ ፍንድቅድቅ ሲሉ አያታችኋል ቆማችሁ እናንተ ኃይልጅነት ገርማችሁ ማለት ነው በቃ ህፃናት ልጆችን አሻንጉሊት ካራሜላ አይስክሪም ምናምን ያስደስታችኋል ምስኪኖች ትላላችሁ الناس ያቺታ ለነሱ ፈመታኡ ለሐያት الدنيا ለነሱ በቃ ጥቂቷ ነገር አስደስቷቸው ርክት ብለው ሳቃቸው ሁሉ ሳባራ ነው ወደ ቤት ይገቡት እኛ ደግሞ ከነሱ ከፍ ብለን እነሱ አርቴፊሻል መኪና ነበር እኛ ቢነዳ መኪና ይዘን ፍንድቅድቅ አኺራ መርሳት እጅ ጋር ገኛ ነው ስለዚህ ዛሬ ዲናችንን የጣልለት ዱንያ ለጥቂት ጊዜ ብቻ ነው እኛ ምናኝከው ዛሬ ጓደኞቻችን والله በልጅነት አንዱ ስኳር አንዱ ግፊት ይላል ስኳር አልበላም ይላል ጨው አልበላም ይላል ለስላሳ አልጠጣም ይላል ይሁን ነገር በቃ ካፒታሉ ኖሮ والله ጨው የሌለው ምግብ ይበሉ ሰዎች ብዙ ናቸው የገብስ ዳቦ ይበሉ ለምን በቃ ዱንያ ይሁንች وما عند الله خير وابقى ያው እየተሸወድን ያለነው የኢማን እኮ ችግር ነው አላህ እኔ ዘንድ ያለው ነገር እጅግ በላጭና ቋሚና ቀኝ ነው ጀነቴን ባካችሁ አታምልጣችሁ ፈለተሳበቅልኝ ሳበቅልኝ ያለ ይለምናል ሙእሚን ጠፋና አሉ ግን ይቅርታ ወይ ወይ ወይ እንዴት ያለው ሰው ነው ይባላል ታራሉ ጀነት ናፍቋቸው ህይወታቸውን ለመስጠት ሬዲ ሆኑ ገንዘባቸውን ያለማቋረጥ በአላህ ዲላ የሚያፈሱ አላህ አላቸው ነገር ሁሉ የሚሰሩ በጣም ጠንካራ ሰዎች አሉ አብዛኞቻችን ግን እየተሸወድን ስለዚህ አላህ ዘንድ ያለው ይበልጣል للذين امنوا عليه الله ዘንድ ያለው የተሻለና ቋሚ ነው ምንላችሁ ለነዛ ላመኑት ሰዎች ነው አለ وعلى ربهم يتوكلون በጌታቸው ላይ ለሚመኩና ለሚተማመኑ አካሮች الله ዘንድ ያለው በላጭ ነው አለ ዛሬኮ والله الدنيا اللي አሁን አልፎ አልፎ ምሰማ ቁሳቁስ ሁሉ ነገር ተሟልቶ ደስታ የሌለው ሰው ብዛቱ ይገርማችሁ ነገር አሁን እኔ ያለሁበት አካባቢ ከቤት ወደ ዓለም ባንክ ሲከድ መሃል ላይ ትልቅ ግንብ አለ ቤተክርስቲያን አለች ከቤተክርስቲያን ጎን ማለት ሰዎች ሰው ይሮጥ ይሮጥ ይሰራ ይሰራና ስልችት ሲለው ዱንያ ላይ والله ነው ብራችሁ መኪናቸውን ጥግ ጥጋቁ መኪናው ጫት ይቀማል ለምን እረፍት ይፈልጋሉ ያሩጫ ሁሉ አላረካብሏቸው መኪናቸው ውስጥ ግንብ ጥግ ላይ አቁመው ወንበሩን እንደገፋ አድርገው ይዝናናሉ ከ11 ሰዓት በኋላ ትልልቅ ካፌዎች ሂዱ ሰው ሰርቶ ሰርቶ ሰርቶ ሰርቶ ግራ ሲገባው ጭንቅላቱን ለማሳረፍ ሰላም ፈለጋ ደስታ ፈለጋ ካፌ ቤት ነው የምታዩት ሲመሽ ደግሞ ቡና ቤት ጭፈራ ቤት መጠጥ ቤት ታገኙታላችሁ የቀን ስራው ስራ ነበር ገብቷቸዋል ስራ ነበር ሰላም ደስታ ማረፍ ሲፈልግ ግን ደስታውን ሰላሙን የሚፈልግ ቤት ነው የት ነው ወንድሞች ቡና ቤት መጠጥ ቤት ነው ደስታ የሚፈልገው ካስራን ጫዎች ደግሞ ካፌ ይፈልጉታል ትንሽ ከነሱ ደግሞ ሻል ያሉት ቢያንስ ጫካ አካባቢ የሆነ አረንጓዴ ተክለ ያለበት አካባቢ ተፈጥሮን ያለነቁ ትንሽ ጋደም ብለው ቤት ራስ እኮ ያገቡ ቤት ራስ ሰላም ስለሌለ ማለት ነው ያ ሁሉ ያለው ቁሳቁስ የውስጥ እርካታ ስላላመጣ ሚስቶቹ ራስ አይመጣም ሰው ሰርቶ እጥፍ ብሎ የሆነች ጉራንጉር ውስጥ ነው ሰላም የሚፈልገው እና وما عند الله خير وابقى من لاچو دنيا ላይ ያለው ነገር ሁሉ እርካታ ከልክሏችኋል ከልክሉናል አላህ ዘንድ ያለው ይሻላልና ወደ ዲን ቅረቡ ነው። አላ ቢዚክሪላሂ ተጥመዒኑ ልቁሉብ፣ ሰላም እርጋታ እፎይታ ደስታ ከፈለጋችሁ ዲን ውስጥ ግቡ ነው የሚለው ቁርአን። ወዓላ ረቢሂም የተኩ ወለዚነ የጅተኒቡን አለ፣ እነዛ የሚርቁና የሚጠነቀቁ ከባኢረል ኢስሚ ትልልቅ ወንጀሎችን የሚርቁና የሚጠነቀቁ ወልፈዋሒሸ እንደዚሁም አስቀያሚ የሚባሉ የዝሙት ወንጀሎችን የሚርቁና የሚጠነቀቁ ለሆኑ ሰዎች አላህ ዘንድ ያለው ነገር በላጭና የተሻለ ነው ይላል። ዛሬ እኮ ባለፈው አንድ ሁለት ሶስት አራት ጊዜ እናንተ ጋር ይቻለሁ፣ ሰው ወንጀል ይሰራና ልክ ከወንጀሉ ሲወጣ አረ ምንድን ነው እዚህ ህይወት የሚያመጣኝ ምንድን ነው እያለ ተማሮ ተበሳጭቶ ቤት ይገባል። መጠጥ ቤት ከሆነ ከመጠጥ ቤት ሲወጣ ስቃይ ነው። ጠዋት እንደጠጣ ሲያስብ ስቃይ ነው። ዝሙት ሰርቶ ስቃይ ነው። ኦኬ፣ ሰላማቸውን ያጣሉ። እዛ 5 ደቂቃ 10 ደቂቃ ሽፍ ብለው በርካታ ዓለም፣ ከዛ ውጭ ያለው ሰዓት ግን የጭንቀት ሰዓት ነው። ስለዚህ ትልልቅ ወንጀሎችን እየራቅን ወደ አላህ ዲን ስንቀርብ አላህ ላይ ስንመካ አላህ ዘንድ ያለው ነገር እጅግ ለኛ የተሻለና ቋሚ ጸጋ ነው። ወልፈዋሒሻል ጸያፍ ተግባሮችን ያዕኒ አዚና ተብሏል። ወኢዛ ማ ገቢቡ አለ በተቆጡ ጊዜ ደግሞ እነዚህ ሙእሚኖች ሁም የግፊሩን እነሱ ይቅር የሚሉ ናቸው አሉ። አንድ ሰው ሲያስቆጣቸው፣ ድንበር ሲያልፍባቸው፣ መብታቸውን ሲነካ እጅግ የተባረከ ምርጥ ስነ ምግባር ስላላቸው ሁም የግፊሩን ይቅር ይላሉ። ጸያፍን ተግባር ይርቃሉ፣ ትልልቅ ወንጀሎችን ይርቃሉ፣ ጌታቸው ላይ ይመካሉ፣ ይተማመናሉ፣ እምነት ላይ የጸኑ ናቸው እነዚህ ሰዎች። ወማ ዒንደላሂ ኸይሩን ወአብቃ አላህ ዘንድ ያለው ነገር ለነሱ የተሻለና ቋሚና ቀሪ ካፒታላቸው ነው ይላል። ሊመካሪም አልአኽላቅ አተጃውዝ አልሑልም ዒንደ ሑሱል አልገደብ አላህ ባሮቹ ላይ የሚወደው ምርጥ ስነ ምግባር ማለት በቁጣ ሰዓት፣ በንዴት ሰዓት ቁጣቸውን ንዴታቸውን ዋጥ አድርገው ሁም የግፊሩን ይቅር የሚሉ ናቸው አለ። ከትቢት የጸዱ እዛው ቁጣቸው ላይ ሙጭጭ ብለው በንግግር ሌላ ወንጀል መስራት ከዛ የስቃይ ዓለም ለመውጣት የሚታገሉ አይደለም ሙእሚኖች። ታግሰው ቻል አድርገው ችለው ይቅርታን የሚለግሱ ናቸው ይላል። ዛሬ እኛ ትንሽ ብንጎዳዳ ይቅር ለማለት ትንቅንቅ ነው። አላህ ግን እኔ ዘንድ ያለው ነገር በላጭና ቋሚ ነው ስላችሁ ለእነማን ነው አለ? ወኢዛ ገሊቡ ሁም የግፊሩን ተቆጥተው በተቆጡ እንኳን ጊዜ ይቅር የሚሉና ሆደ ሰፊ ለሆኑ ባሮቼ እኔ ዘንድ ያለው ጸጋ እጅግ የተሻለና የተመረጠ ነው ይላል። ይሄ ምርጥ ስነ ምግባር ነው። ወላሂ ብትላበሱት ሰላማችሁን በደንብ አርጋችሁ ትቆረጥማላችሁ። ሰላማችሁን የሚነጥቃችሁ ሰው አታገኙ። ሰው እያስቆጣችሁ ቻል አድርጋችሁ አፍ ብያለሁ፣ ትቸዋለሁ፣ ለአላህ ሰጥቸዋለሁ የሚል ሆደ ሰፊ የሆነ ልብ መሸመት አላህ ይወፍቀን። እጅግ ምርጥ ስነ ምግባር ነው። ወለሊና አረ እነዚያ ናቸው እኔ ዘንድ ያለው ነገር የተሻለና ቋሚ ጸጋ ነው ብዬ የምሰጣቸው ባሮቼ እኮ ብሎ ማለት ወለሊና እነዚያ ናቸው እስተጃቡ ለረቢህም ለጌታቸው ትእዛዝ እሺ ብለው ሽር ጉድ ያሉ ናቸው። አቃሙ ሰላት እሺ ያሉት ብዙ ነገር ነው። በተለይ ደግሞ ሰላታቸውን ቀጥ አድርገው የሚሰግዱ ናቸው አለ። ወአምሩሁም ሹራ ነገራቸው ሁሉ በምክክር ነው የሚሰሩት። በይነሆም መካከላቸው ሁል ጊዜ ሹራ አለ፣ ምክክር አለ። ሰደቃ እንስጥ ምክክር ነው። ተጣልተዋል ሰው እናስታርቅ ምክክር ነው። አገር እናልማ ምክክር ነው። የተበደለን ሰው እንርዳ ምክክር ነው። ኦኬ፣ እያንዳንዱ ነገር በምክክርና በሹራ ነው የሚሰሩት። ለእነዚህ ሰዎች እኔ ዘንድ ያላቸው ጸጋ ኸይሩን ወአብቃ ነው ይላል። ስለዚህ መመካከር፣ መሻወር፣ መነጋገር አላህ እሱ ዘንድ ምርጥ ጸጋ እንድናገኝ ከሚጋብዙን ኳሊቲዎች መካከል አንዱ ነው። የሚገርማችሁ ነገር ባልና ሚስት ተጋጭተው ወይ መነጋገር አይፈልጉም፣ የያዙትን ችግር ይዘው እዛ መላቀስ ነው የፈልጉት። ምን አለበት ሰው ተነጋግሮ ግራ ቀኝ አይቶ እንዲህ ቢሆን እኮ እንዲህ ነው፣ ለምን አንቺ ባልሽ አታርሚኝ፣ አንተስ እንዲህ ብታደርግ መመካከር የሚመስል ነገር ምን አለ? ዛሬ እኮ ዓለም ማለት ነው ሽራ ባይኖር ኖሮ والله እንተላለቅ ነበር። የሆነ ሀገር ችግር ይፈጠራል። ያ ችግር የሚረግበው የብዙ ሰዎች ህይወት ካለፈም በኋላ ይሁን ከተቀጠሰም በኋላ ይሁን ችግሩ የሚረግበው በሽራ ነው። በመክክር ነው፣ በንግግር ነው፣ በውይይት ነው። ቤትም ውስጥ ያለ ጎረቤትም ጋር የተፈጠረ ችግር የሚፈታው وامرهم بينهم وامرهم شورى بينهم مؤمنوች ነግራቸውን ሁሉ በመክክር ነው ሊፈቱት ይላል። ስለዚህ አላህ እኔ ዘንድ ምርጥ የተሻለ ቋሚ ጸጋ አለ ስላችሁ ይሄን ኳሊቲ አማልታችሁ ከመጣችሁ እኔ ዘንድ ታላቅ ነገር አላችሁ ይላል። ወይማረዝቅናሁም አለ አረ ከዚህም ውጪ ምርጥ ኳሊቲ አላችሁ አለ። ምን ወይማረዝቅናሁም ይንፊቁን ከሰጠናቸው ሲሳይ የሚለግሱና ይንፊቁን ወጭ የሚያደርጉ የሚለግሱ ናቸው አለ። ያቹ ሙእሚኖች አላህ በአድራ መልኩ ከሰጣቸው ካፒታል ላይ ለአላህ ዲን ያወጣሉ፣ ደሃን ይረዳሉ፣ ቤተሰቦቻቸውን በአግባቡ ያስተዳድራሉ፣ አላህ ከማይፈልግበት ቦታ ገዘባቸውን ይቆጥባሉ። እነዚህ ኳሊቲዎች ካላችሁ ወማ ዒንደላሂ ኸይሩ ወአብቃ አላህ ዘንድ የሚጠብቃችሁ ጸጋ እጅግ ምርጥ ነው። ወላሂ ከዱንያ እጥፍ ድርብ ይሻላል። የጀነት ጸጋ እኮ በታየበት ዱንያ ምንም አይደለችም። ረሱል لو وزنت الدنيا جناح بعودة ما سقى كافر شربة ما ይላሉ። ዱንያ አላህ ዘንድ የትንኝ ክንፍ ያህል ሚዛን ቢኖራት ሰዎች እሱን ክደው አንድ ኩባያ ውሃ ያጠጡ ነበር ይላል። እስኪ አሁን እናንተን አንድ ሰው ሁለት ጫርጎ ሰድቧችሁ ምሳ ስጡኝ ቢላችሁ ምንድን ነው የምታደርጉት? ትዕቢተኞች ስለሆንን ሲደመር ደግሞ እኛ ጋር ምሳው ከባድ ዋጋ ስላለው ጥርግ በል ሙት ድብን በል አንሰጥም ነው የምንለው። አላሁ ጀለ ወዓላ ግን ዱንያ እሱ ዘንድ ምንም አይደለችም፣ ተራ ነገር ነች። ከትንኝ ክንፍ የበለጠ እንኳን ሚዛን የላትም። ስለዚህ እሱን እያመጹት እሱን እየወነጀሉ ምድር ላይ ከባባድ ግፍ እየፈጸሙ ያበላቸዋል፣ ንፋስ አየር ይሰጣቸዋል፣ ጤና ይሰጣቸዋል፣ ገንዘብ ይሰጣቸዋል። ለምን? ዱንያ ተራ ነገር ነች። ስለዚህ ወገኖች ወይማረዝቅናሁም ይንፊቁን ከሰጠናቸው ጸጋ የሚለግሱ ናቸዋል። ይህን ኳሊቲ ካሟላችሁ አለ እኔ ዘንድ ያለው ጸጋ እጅግ የተሻለና በላጭ ታላቅ ድል ይጠብቃችኋል ይላል። ወለዚነ እነዚያ ናቸው አለ ኢዛ አሳበሁም አልበግዩ ወሰን ማለፍ በገጠማቸውና በነካቸው ጊዜ ሁም የንተሲሩን እነሱ ምንድን ናቸው አለ ሁም የንተሲሩን የንተቂሙነ ሚመን በጋ አለይህም እነሱ ላይ ድንበር ባለፈባቸው አካል ላይ በልክ በቃ እርምጃ ሲወስድባቸው ሲያሰቃያቸው ሲመታቸው በቦክስም በምንም ሲያንገላታቸው አቅሙ ካላቸው የንተሲሩን አይ የንተቂሙን ማለት ነው። የሚበቀሩ ናቸው። በቃ ማንም እንዲጫወትባቸው አይፈቅዱም። ሰው መቶ ኮታቸውን ሲወስድ በቃ ወሰደ ምን አደርጋለሁ የሚል ንፍሶችም አይደሉም። ጫማቸውን ሲወስድ እጭ ችግር የለም የሚሉ አይደሉም። በቦክስ ሲመታቸው ቀኛቸው ሲመጣ ግራ ቁንጭ የሚሰጡ አይደሉም። ምንድናቸው አለ ሁም የንተሲሩ አንድ አካል መቶ ወሰን ሲያልፍባቸው ለተፈጸመባቸው ግፍና ጭቆና የንተሲሩ በአግባቡ በተመጣጣኝ መልኩ የሚበቀሉ ናቸው አለ። ስለዚህ እንደዚህ አይነት ኳሊቲ ያላቸው ሰዎች እኔ ዘንድ ምን አላቸው አለ ኸይሩን ወአብቃ። እርግጥ እኮ ነው ይሄ ደግሞ የቁርአን ህግ ብቻ ሳይሆን እናቶቻችሁ ራሱ የሆነ ሰው ሲደበድባችሁ ቆመታ ያለ እንደሆነ እኮ የሚሏችሁ። የትኛውም የሰው ልጅ እየተበደለ ቆሞ አያይም፣ እየተበደለ ቆሞ አያይም። ቢያንስ ካልቻለ ጥሩ ይጠፋል፣ ይሸሻል፣ ይሮጣል አይደል? ቆሞ ግን የሚደበደብ አታገኙም። ሙእሚን ደግሞ በባህሪው ሰው ላይ ግፍ አይፈጽም፣ ሰው አይበድልም፣ ሰው ላይ ወሰን አያልፍም፣ የሰው መብት ያከብራል። እሱም መብቱ እንዲነካ አይፈቅድም። አቅም ካለው በአግባቡ ለተፈጸመበት ግፍ ተመጣጣኝ የቅጣት እርምጃ የበቀል እርምጃ የሚወስድ ነው አለ። ይቅር ቢል ደግሞ የበለጠ ተመራጭ ነው። ኢብራሂም ነኸኢ ምን ያመስላችሁ? ካኑ የክረሁን አን ዩዝሉ አንፉሰሁም ፈሸጅተሪአ አለይህም ልፉሳቅ። ሙእሚኖች በነብ ዘመን የነበሩ ታላላቅ ሰዎች መዋረድን ይጠሩ ነበር። ማንም አመፀኛ ባለጌ ሰው እየመጣ እንዲጫወትባቸው አይፈቅዱም ነበር። እነሱ ላይ በተወሰደው እርምጃ ልክ ተመሳሳይ የበቀል እርምጃ የሚወስዱ ናቸው። ይሄ ኳሊቲ ደግሞ ደስ የሚላችሁ እስልምና በቦክስ ከተመታችሁ በቦክስና በጫማ ጥፊ እንድትማቱ አይፈቅድም። በተመጣጣኝ መልኩ ቦክሷን ብቻ። አሁን አንድ ሰው መቶ በጥፊ ያላችሁ እናንተም በጥፊ ያላችሁት እናንተ ወንጀለኛ አይደላችሁም። መጀመሪያ ዱላውን የሰነዘረው ግን ወንጀል ይጻፍበታል። እናንተ ግን የተፈጸመባችሁን ግፍ ለመከላከል የወሰዳችሁት እርምጃ ስለሆነ ወንጀል አይደለም። በጥፊ ብላችሁት ድንጋይ በድንጋይ ከፈነከታችሁት በድንጋይ መፈንከታችሁ ግን ወንጀል ነው። ግልጽኛ አይደለም? ስለዚህ ሁም የንተሲሩ ማለት በአግባቡ በልኩ የሚበቀሉ ናቸው ይላል ቁርአን። የሆነ ቦታ ላይ ይላል ወኢዛ ዑቂቡ በቃ እናንተ ላይ በተወሰደው የቅጣት እርምጃ ልክ በተመሳሳይ መልኩ እናንተ የቅጣት እርምጃው መውሰድ ትችላላችሁ የሚል ፈቃድም ሰጥቷል። ስለዚህ ሙእሚን ልፍስፍስ ውርደትን የሚቀበል አይደለም። በየመንገዱ ሌባው፣ ዱርዬው፣ ቃሚው እንዲጫወትበት ፈቅድ አይደለም። በተመጣጣኝ አቅሙ ካለው ግፍ የሚፈጽሙ አካሎችን የሚያስቆም አስፈላጊም ሲሆን በተመታው በተወሰደበት እርምጃ ላይ ተመጣጣኝ እርምጃ የሚወስድ ነው ማለት ነው። ወጀዛኡ ሰይአቲ ወጀዛኡ ምንዳው አሰይአቲ የመጥፎ ነገር ምንዳ እኮ ሰይአቱን ምስሉህ አለ። ተመሳሳያ መጥፎ ነገር ነው። ለምሳሌ እናንተ ሰውን በድንጋይ ፈነከታችሁ። ሰውን በድንጋይ መፈንከት ሰይአት ነው፣ መጥፎ ተግባር ነው፣ ግፍ ነው፣ ወንጀል ነው። ስለዚህ አላህ ምን አለ? ወጀዛኡ ሰይአቲ የመጥፎ ተግባር ምንዳዋ ሰይአቱን ምስሉሃ ተመሳሳይ የሆነ መጥፎ ነገር ነው። ከተፈነከታችሁ የተፈነከተው ግለሰብ ሸሪዓ ፍርድ ቤት ከሄደ እንዲፈነከታችሁ ይፈቀድለታል። ደሞዙ ያ ነው። የሰው ጣት ከቆረጣችሁ በተመሳሳይ መልኩ ጣታችሁ ይቆረጣል። እናንተ ሰው ላይ መጥፎ ተግባር ፈጽማችሁ የእናንተ የተሟላ ጤንነት ሳይነካ እስር ቤት 6 ወር 7 ወር ታስራችሁ እንድትወጡ ሸሪዓ አይፈቅድም። የሰው እግር ከሰበራችሁ ሰይአቱን ምስሉሃ ጀዛው ምንዳው ተመሳሳይ የሆነ ቅጣት ነው የሚለው። ስለዚህ እስልምና ሰዎች ላይ የሚፈጸሙ ግፎችን ለማስቆም ያወጣቸው ህጎች መሬት ላይ ቢወርዱ እጅግ እጅግ ፍትሃዊና አሁን የምታዩትን ሰው ላይ የሚፈጸሙ ግፎችን ሁሉ ማስቆም ይችል ይመስለኛል። ወለዚነ ኢዛ አሳበሁም አልበግዩ ሁም የንተሲሩን የጅቡ አን የኩነ ሙቀየደን ቢሚስሊ ዱነ ዚያዳ። እንግዲህ ወለዚነ ኢዛ አሳበሁም አልበግዩ ሁም የንተሲሩን ምን ብለን ነበረ? ወለዚነ እነዚያ ኢዛ አሳበሁም አልበግዩ ወሰን ማለፍ ድንበር ማለፍ ግፍ በገጠማቸው ጊዜ ሁም የንተሲሩን እነሱ የሚበቀሉና በአምላካቸው እርዳታ ተመሳሳይ የቅጣት እርምጃ መስሉ ናቸው አለ። እዚህ ጋር ያለ ሁም የንተሲሩን ብቻ ነው፣ የሚበቀሉ ናቸው አለ። በቀሉ ምን አይነት ነው ከተባለ አሁን ባነበብነው አያት ላይ ደግሞ ወጀዛኡ ሰይአቲን ሰይአቱ ምስሉሃል የመጥፎ ተግባር ምንዳዋ በተመሳሳይ መልኩ መጥፎ ቅጣት ነው ይላል። ስለዚህ ሁም የንተሲሩን እነሱ የሚበቀሉ ናቸው ስንል በተመሳሳይ መልኩ እንጂ ከዛ መጨመርም እጥፍ ድርም ማድረግም ህገ ወጥ ነው። የሚበቀሉት በተጎዱት ልክ እንጂ ድንቡሎ ወሰን አያልፉም ሚኒባሮችን የሚለው ፈምን አፋ አለ። ቀጥሎ ግን ያለ ይቅር ያለ ወአስልሐ ይቅር ማለት ብቻ ሳይሆን የተበላሸውን ነገር ያስተካከለ ፈአጅርሁ አለላህ እዚህ ሰውዬ ምንዳውና ወረታው አላህ ዘንድ ነው ምንዳውና ወረታው አላህ ዘንድ ነው ይላል ስለዚህ እስልምና ስትጎዱ ሰዎች ግፍ ሲፈጽሙባችሁ መበቀል ትችላላችሁ ዝም ብላችሁ እንድትደበደቡ ኦር ግፍ እንዲፈጸምባችሁ አልፈልግም የመበቀል ሙሉ መብት ሰጥቻችኋለሁ ሌላ ግን ተጨማሪ ከዚህ ቀጥሎ ማሰፈው ህግ አለ ግፍ ተፈጽሙባችሁ ይቅር ብትሉ አፉ ብትሉ وأجره على الله أقول يشهد مسكر أسمسكره يهل سرعو نقري الله إتلاعي ينجل فاسمو نانتلاي نانتلاي يسألانو أني تروي نانتلاي بزو عينة مكرا نتكم سواد الرغاج إيهم ما درق تتاتشوه عفو بلنال ለአላህ ሰተናል አላህ አፍ ይበሉህ ብላችሁ ይሄን ግለሰብ ብትተውት አለ ወይ ሰዎች በጣም ከባድ ታሪካዊ ስራ ሰርተዋልና ፈአጅሩሁ አለላህ እንደነዚህ አይነት ሰዎች ወራታቸው ምንዳቸው እኔ ላይ ነው ያለው እኔ ነኝ ጥፍ ድርም ምንዳ መከፍላቸው ይላል ስለዚህ እህቶች መበቀል በእስልምና በተመጣጣኝ መልኩ ሰዎች ለፈጸሙብን ግፍ ምላሽ መስጠት ህጋዊ ነው ይቅር ማለት ግን ወደር የሌለው ከባድ ሽልማትን አላህ ዘንድ ያስገኛል አላህ ዘንድ ያስገኛል ስለዚህ ይቅር ማለትን አላህ ጀለ ወዓላ ይወፍቀን ጥሩ ይስባሮች ያድርገን አላህ ጀለ ወዓላ በሚንሰማው በሚንማረው በሚንሰራሰዎች ያድርገን والسلام عليكم ورحمه الله وبركاته يالقباچو نغر كانله بزو قران بيا اسبالو كوي كوي كوي عندي تقرالچ